ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا وقرة عيوننا وقدوتنا محمدا عبد الله ورسوله. ثم أما بعد، فإن خير الكلام كلام الله سبحانه وتعالى، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. نعوذ بالله من عذاب النار. ዛሬ ይዤላችሁ የቀረብኩት አጭር መልእክት ልናገር የምፈልገው ነገር ብዙዎች የወደቁበት አደገኛ ስነ ምግባር ከጥንት ጀምሮ ያለ ወደፊትም የሚኖር ብዙ ሰው የሚንሸራተትበትና የማይፈለግ አሽጓጓ ውስጥ የሚገባበት አንድ እኩይ ተግባር አለና እሱም ምንድን ነው? የኢብሊስ ተግባር ነው። የኢብሊስ ባህሪ ነበረ እና ታውቃላችሁ፣ አላህ ሱብሃነ ወተዓላ በተለያየ ሱራዎች ላይ ሲጠቅስ وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين إلى الله سبحانه وتعالى لملائكة وش باتك على إلى آدم اجنسوا بالكبك جزيرا الله سبحانه وتعالى كلهم اجنسوا إبليس بيتشا انبياء ያም እንቢ ያለበት ምክንያቱ የመጣበትን አስሉ መሰረቱን አይቶ ኮራ ኢላ አላህ ሱብሃነሁ ወተዓላ ወካነ ሚነል ካፊሪን ተካሃዲያኖቹ ተመደበ ይላል። ሆነ አላህ ሱብሃነሁ ወተዓላ ወይም ከመጀመሪያውም ከካሃዲያኖቹ ነበርና። እንግዲህ እቺ ለአደም አለይሂ ሰላም እጅ መንሳት እንቢ በማለቱ አላህ ሱብሃነሁ ወተዓላ ለዘላለም ከረህመቱ አባረረው፣ ዘላለማዊ የጀነት ተቋዳሽ አደረገው። አላህ ሱብሃነሁ ወተዓላ ይጠብቀንና። ታዲያ እቺ ክብር የምትባለው ነገር ሄ ከቢረቱ ሚን ከባኢሪ ዙኑብ አደገኛ አጥፊ ከሚባሉ ትላልቅ ወንጀሎች ውስጥ የምትመደብ ስትሆን ውጤቷም አደገኛነት ነው። እንግዲህ ሸይጣን ኢብሊስ ምን እንደደረሰ በምን እንደተሰየመ ተመልከቱ። እስከ መጨረሻ ያው ከኩፋሮች ከካሃዲያን ተመድቦ ዘላለማዊ የጀሃነም ጓደኛ እንዲሆን የተፈረደው በመኩራቱ የተነሳ ነው። ለማ ቃል አላህ ሱብሃነሁ ወተዓላ ለሁ ما منعك ان تسجد لما خلقت بيدي بهولت جوچ يفطركوتن ادم لسو اج من كمنسات مندنا يكلكله سلو من على اي انا خير منه خلقتني من نار وخلقته من طين مسراتهم يتملكتهونا اسون كچقانه يفطركو انين كساتني يفطركنينا اسات كچقا حيال نغر نو ሀያል ነገር ታራ ለደካማ ነገር እንዴት ይተናነሳል? ይሄማ ራስ ማዋረድ የሚገባ ነገር አይደለም ሲል ኢብሊስ ያልተገነዘበው አንድ ትልቅ ጉዳይ ነበረ። ለአደም ስግደት አልወርድም ማለቱና አደም ስግደት ስላልተወረደላቸው አልነበረም የሱ ወንጀል የዚህ ችግር ውስጥ አደገኛ ችግር ውስጥ የጣለው። ነገር ግን الخطر مخالفة أمر الله سبحانه وتعالى يا الله سبحانه وتعالى تزاز من كفو على مكبل نبرة بالله تزاز لي عشان فرن يالك كبل مالتو يا نبرس كبادة دي قال اي يتعلو مالتنو السوق اللي چنال تمز انتنا العالم يا آدم من أفتادر كمن متا اني كمن متا في ميلو مبتشا بمملكت راس ودارنت براس رات يبلاي النت تسمو كبار يزلال مي جهنم غوادنيا اندي هون تدرج مالتنو ان الانبياء انبياءዎች ይሄን ነገር በጣም ይተነቀቁ ነበር የኩራተኞች አደጋ ደግሞ ለኡመቱ በጣም አስቸጋሪ አደጋ ነው ስለሆነም ታው አይታችሁ ከሆነ ታስታውሱ ይሆናል የሙሳና የፊርአውን ታሪክ ፊርአውን የቱን ያህል እንደኮራና በራሱ መተማመን በራሱ መኩራራቱ ምን እንዳደረሰው አነ ረብኩሙል አላ ማለት ደርሶ ነበር ትልቀኛው ጌታችሁ ሃያሉ ጌታችሁ እኔ ነኝ ብሎ ነበር በሌላ ቦታም ሲናገር ነዙ ማዓሊምቱ ለኩም ሚን ኢላሂን ገይሪ የሙሳ ጌታ ጌታ ይላችኋል እንጂ እኔ እኮ አላወኩላችሁም ከኔ በስተቀር ጌታ ምንም አላውቅላችሁም ይላል የለም ማለት ነው እኔ ነኝ ጌታችሁ እዛ አንድ ቦታ ላይ ትልቀኛው ነበር ያለው የዛን ሰዓት አሻሚ ቃል ነበርና ትልቁ ጌታችሁ ከፍተኛው ጌታችሁ በአፋለት ተፍዲል አና ረብኩሙል አላ ሲል ትልቀኛው ጌታችሁ እኔ ነኝ ሲል አሃ ዝቅተኛስ ጌታ አለ ወይ ማለት ያስፈርዳልና አሻሚ ቃል ስለሆነ እንደውም ይባስ ብሎ ምን አለ ما علمت لكم من اله غيري تنيوچي አንድም ጌታ አላውቅላችሁም እኔ ነኝ ብሎ ነበር እና ከዛም የተነሳ ያው ታስታውሳላችሁ ሙሳ ተልክ ያለው ብለው ሲመጡ ማሳደር ጀመረ ከዛም በፊት ያው ከመወለዳቸው ጋር ነበር እሱ እንኳን ጥቃት ቢጀምርም የበለጠ ግን ተልከው ሲመጡ ያው እንትኑ ገፋ ማለት ነው ጥቃቱ ተከታታይና አደገኛ ነበር ሙሳ ታዲያ ምን አሉ መሰላችሁ አላህ Subhanahu Wa Ta'ala يقول حكاية عن موسى وقال موسى إني عذت بربي وربكم عذت بربي وربكم من كل متكبر لا يؤمن بيوم الحساب وقال موسى إلى الله سبحانه وتعالى موسى قال إني عذت بربي وربكم أنيكو تطبقني بجتاينا بنانتم لنانتم بهونو جتا تطبقني ከነማን እንግዲህ ሙሳ ዘይህን ሲናገሩ የኔም እናንተም ጌታ ሲሉ ፊርአውን ለሳቸው ጌታ ብለው እንዳልገቡ ሁሉም ስለሚያውቅ ተውሂድን ያስተማሩ ነው ፊርአውን አይደለም ጌታችሁ ያሉ ነው እንደውም ታዳ ምን አሉ ሚን ኩሊ ሙተከብሪን ተሚኮራ አካል ሁሉ የሚኮሩ አካሎች ሁሉ ከሚያመጡት ችግር ከሚጠነስሱት ተንኮል በጌታና በጌታችሁ እጠበቃለሁ አሉ ተጠብቅ ያለሁኝ አሉ ይህ ሙተከብር ማለት ምን አይነት ነው ይህ ሙተከብር ማለት ኩራተኛ ማለት ነው እንግዲህ ፊርአውን ነው ዋና እንትን ማለታቸው ሙራዳቸው ፊርአውን ነው በጊዜው ያስቸገረው ጌታ ነኝ ያለሱ ነበርና ይህ ደግሞ ጌትነት ሳይሆን ከኩራት የመነጨፉ እንትን ነው ፉከራነው እንደማለት ነው ይሄን የሚናገሩበት ላ ዩእሚኑ ቢየውሚ ልሂሳብ የምርመራ ቀን የደመወዝ ቀን አለ ብሎ ከማያምን ኩራተኞች ተንኮል ልጠበቃለሁ በጌታዬ እጠበቃለሁ ያ ጌታ ደግሞ የእናንተም ሲሆን አሉ ይህ እንግዲህ ምንድነው ከዚህ የምንጠቀመው نعم እንግዲ ኩራተኞች ሰዎች አና ያለ ሰው ማንኛውም ሰው ሌላ አካል ለማጥቃት ወደ ኋላ አይልም ለምን የሸይጣን ፈረስ ነውና ማለት ነው አና የሚል ሰው ጋር ሸይጣን አለው ሸይጣን ጋልቦት ነው የሚሄደው ማለት ነው የሸይጣን ደግሞ ፈረስ የሆነ ሁሉ ለምንድን ነው የሸይጣን ፈረስ የሆነው? ትልቁ የኢብሊስ ባህሪ ስለነበር ነው ኩራት የሚባለው ነገር። እና አላህ ሱብሃነሁ ደግሞ ይችን ባህሪ ኩራት የምትባል ነገር እንደማትገባ ይናገራል። ለእኔ ብቻ ነው የሚገባው። ለምን? ሊአን አላህ ሱብሃነሁ ወተዓላ ካሚሉን ፊ ዛቲሂ ወአስማኢሂ ወሲፋቲሂ። አላህ ሱብሃነሁ ወተዓላ በዛቱ በስሞቹ በባህሪዎቹም ሙሉና ጎደሎ የሌለበት ጌታ፣ የተሟላ ጌታ ስለሆነ መኩራት በሱ ያምራል። ለምን? ለሁ ከሁሉም የበላይ ነውና። ግን አንድ ደካማ ፍጡር ተንስቶ ይህን የአላህ ስብሃነ ወተዓላ ስልጣኑን ለአላህ የሚገባውን ስልጣን ይይዛለሁ ሲል በጣም የሚያሳፍርና የሚያስነውር ነገር ነው። ምን አሉ ታዲያ ሙሳ በዚህ በአጋጣሚ ላይ በሂሳብ ቀን፣ የምርመራ ቀን፣ የደመወዝ ቀን አለ ብሎ የማያምን አካል ሁሉ ኩራተኛ ነው ነው የሚያስረዳን። ማንኛውም ሰው አላህ ፊት ቀርቤ እመረመራለሁኝ፣ ሂሳብ አለብኝ፣ ይህን ሰርተሃል፣ ንቃሽ አለብኝ፣ ሰርተሃል፣ አልሰራህም፣ የውዝግብ ቀን አለ፣ የሀቅ ቀን አለ ብሎ ያልገመተና የስሜት ሰለባ ሆኖ የወደቀ ሰው ሁሉ እዛ ላይ ምን ከማመን ከለከለው ሲባል ኩራቱ ነው። መሞት እያለበት የማይሞት መስሎት ታይቶት፣ መቼም ሰው ከኮራ የሚሞትም አይመስለውም፣ የጠገበም እራብ አይመስለውም፣ ጤናማ የምታመም አይመስለውም፣ ጡንቻው የሞላ ሰውም እከስ አይመስለውም እና እደክም አይመስለውም። ከኩራት የመነጨ ነው፣ ከኩራት የመነጨ ነው። እና እነዚህ አይነት አካሎች ከሚጠነስሱት ችግር ሁሉ በጌታና በጌታችሁ እጠበቃለሁ አሉ። እንደዚሁም አላህ ስብሃነሁ ወተዓላ ምን ይላል? ኢነሁ ላ ዩሂቡ ልሙስተክቢሪን ይላል አላህ ስብሃነሁ ወተዓላ። አላህ የሚኩራሩ ሰዎችን አይወድም። እንግዲህ ኩራት አላህ የሚጠላው ጸያፍ ባህሪ ከሆነ ብዙዎቻችን፣ እስኪ ወንድሞቼ እህቶቼ፣ መቼም ሁሉም ሰው አንኮራም ነው የሚለው። ሁሉም ሰው አንኮራም፣ ኩራት የለብኝም ነው የሚለው። ኩራተኛ ሁሉ ኩራት የለብኝም ነው የሚለው። እንግዲህ ለእነዚህ ሲ በሙስሊሞች ውስጥ ከሚገኙ የኩራት አይነቶች አንዳንዶቹን ለመመልከት እንሞክር። ለምሳሌ አንድ ሰው ሱሪውን ወይም ሽርጡን ወይም ቀሚሱን ያስረዝማል እንበል። እየጎተተ ነው የሚሄደው። እባክህ ይሄ በእስልምና አልተፈቀደም፣ ማእስፈለ ሚነል ካዕበይኒ ፊናር ሚነል ኢዛሪ ፊናር፣ ሽርጥም ሆነ ሱሪ ቀሚስ ከቁርጭምጭምት በታች የወረደው እሳት ውስጥ ያስገባል ብለዋል ነቢዩ አለይሂ ሰላቱ ወሰላም ሲባል ምን አይነት ደሊል ያመጣል? አይ ለአቡበከር አቡበከር ይሄን ሲናገሩ ነቢዩ አለይሂ ሰላቱ ወሰላም መንጀረ ተውበሁ ኮላአ ብለው ነቢያችን አለይሂ ሰላቱ ወሰላም ደኸለ ናር ወፊሯ ላ ዩከሊሙሁ ላሁ ወላ የንዙሩ ኢለይህ ወላ ዩዘኪ የውም ልቅያማ ብለዋል። አይናገረውም፣ ከወንጀሉም ነጻ የውም አይምረውም፣ በቁጣ አይኑ ነው የሚመለከተው ብለዋል ብለው ሲነግሩት፣ አንዴ አቡበከር ምን አሉ? ያ ረሱለላህ አላቸው፣ እኔ ሽርጤ ይረዝምብኛል ከአንድ በኩል። እንግዲህ እሳቸው ሲሄዱ ወደ አንድ በኩል ዘንበሌ ማለት ባህሪ ነበራቸውና ነው ይላሉ ተንታኞች ማለት ነው። ወይም በተፈጥሯቸው ሆኖ ሽርጣቸውን ሲያሸርጡ ከአንድ በኩል ይረዝምባቸዋል። ይህ እንግዲህ የአሸራረጥ ፈን ሊሆን ይችላል፣ አላሁ አለም። ግን ብዙዎች የሚሉት ወደ አንድ በኩል ሲሄዱ ዘንበል ስለሚሉ ሽርጣቸው ወደ ታች ዝቅ ይልባቸዋል ከቁርጭምጭማቸው በታች እና ምን አሉ? የኔ ወላሂ ያ ረሱላላህ አሉ ሽርጤ ይወርድብኛል። በእጄ ሰብሰብ አድርጌ ነው እንጂ ስራመድ የምሄደው ምንጊዜም ይወርድብኛል፣ እምቢ ይለኛል አሉ። ላ አንተ ለስተ ሚንሁም ያ አቡበክር አሏቸው፣ አንተ ከሚኮሩትና ኮርተው ከሚለቁት አይደለህም ያለውን ደሊል ያመጣና እኔ ኮርቻ አይደለም ምን ኩራት የለብኝ ይላል። ጠይብ ኩራተኛ ካልሆንክ የነቢዩን አለይሂ ሰላቱ ወሰላም ሱና ለምን አልተቀበልክም? ምን ከለከለ? ሁሉም ሰው እኮ ልም ያለው ጠማማም ሰው እኔ ኮርቻ አይደለም የሚለው። ታዲያ የነቢዩ አለይሂ ሰላቱ ወሰላም ሱና ሊባ ኢዛሩ አኒስ ፊ ሳሽ አለይሂ ሰላቱ ወሰላም የሙስሊም ሽርጡ ወይም ሱሩ ቀሚሱ ግማሽ አገዳው ጋር ከቅጥሙ ጋር ነው የሚሆነው ሱናው። ፈኢን አበይተ ፈኢለል ከዕበይኒ እምቢ ካልክ ደግሞ ቁርጭምጭምቶች ድረስ ብቻ ነው የሚፈቀድልህ። ወማ አስፈለ ሚነል ከዕበይኒ ፊናር ወማ አስፈለ ሚነል ከዕበይኒ ፊናር ቁርጭምጭምቶች የወረደ ሽርጥም ሆነ ሱሪ እሳት ውስጥ ይጨምራል ያስቃጥላል ሲሉት አይ እኔ ኮርቻ አይደለም ይላል። ጠይብ ሁሉም ኩራተኛ አይደለም ይላል። ማን ነው ኮሪኝ ነኝ የሚለው? ሌላኛው ጽምህን ለምን ትላጫለህ? የነቢያቶች ሁሉ የ124ሺ ነቢያቶች ሱና ግዳጅ ነበረ። የእኛ የነቢዩ ማለ ስላ ስላም ኡመቶች ግዳጅ ነው። ለምን አይሁዳዎችን እና መጁሶችን ሙሽሪኮችን ክለፉ፣ ጺማችሁን አሳድጉ ተብሏል ሲባል አይ ጺሙ ሙልጭ አድርጎ ይላጭና ለኩራት አይደለም ይላል። ረሱል አለይሂ ሰላቱ ወሰላም አቡበክር እንደዛ ሲናገሩ አንተ ለስተ ምንም አላቸው። ሌላ ቦታ እንደገና ስለ ኩራት ሲነገሩ መን ካነ ፊ ቀልቢ ሚትቃለ ዘረቲ ሚን ክብሪን ለም የድኹል ጀና አው ከመ ቃለ ረሱል ሰላም ሲሉ ጀነት አይገባም የእሳት ነው ሲሉ ሰሃባው ይጠየቋቸው። ዩሂቡ ረጁል አን የኩነ ሰውቡሁ ወነዕሉሁ ሐሰነን አሏቸው። አንድ ሰው ልብሱና ጫማዎቹ መልካም ሊሆን ጥሩ ጥሩ ነገር መልበስና ይወዳል። ይህ ሰው ታዲያ እዚህ ውስጥ ለጀሃነም ይሆናሉ የኩራት ይሆን ወይ ስላቸው ላ ኢነላሀ ጀሚሉን ዩሂቡ ልጀማላው ነቢያችን አለይሂ ሰላቱ ወሰላም። ኩራተኛ የሚባለው ጥሩ ነገር ስለለበሰ ጥሩ ነገር ስለበላ አይደለም፣ ንጽህናውን ስለጠበቀ አይደለም አሉ። ነገር ግን ኢነመል ኪብሩ ገምጡና በጠሩ ልሐቂ ወገምጡ ናሲ አው ከማ ቃል አለይሂ ሰላቱ ወሰላም። ኩራት የሚባለው ነገር ምንድን ነው አሉ? ሐቅን አሻፈረኝ የሚል ሰው ነው አሉ። ይህ ሱና ነው ሲባል ተወኝ እባክህ፣ ወደ ኋላ ወደ 200 ዓመት ልትመልሰ ይሆናል። ምን አለበት እባክህ፣ ሁሉንም ሐራም ሐራም ያደርጋችሁ የምንሰራውን የምንለብሰውን አሳጣችሁን ይላል። ይህን ተው ቢድዓ ነው ይህ ሐራም ነው ሲባል የሰው ልጅ ሐቅን አልቀበልም ያለ ሰውና ሰውን ከበታች አድርጎ የሚመለከት ነው። እንደሱ በዘጠኝ ወር ተወልዶ ተረግዞ በገንዘብ ብቻ ስለበለጠው፣ በእውቀት ስለበለጠው፣ በጡንቻ ስለበለጠው የሚንቅ ሰው ነው። ይሄ ነው ኩራት ማለት። ኩራት በምን ይገለጣሉ? ዋና ዋና መግለጫቸው ሐቅን አለመቀበልና ሰዎችን የበታች አድርጎ የሚያሉ። ያው ኢብሊስ እንዳደረገው አደምን የበታችሁ አድርጎ ስላየ ማለት ነው። እና አላህ ስብሃነ ወተዓላ ታዲያ ኢነሁ ላ ዩሂቡ ልሙስተክብሪን የሚኩራሩ ሰዎችን ኩራትን ለሳቸው ሊያደርጉ የሚፈልጉ ሰዎችን አልወዳቸውም ነው አላህ ስብሃነ ወተዓላ የሚለን። ካልወደዳቸው ሳ ጀሃነም ደግሶላቸዋል ማለት ነው። አላህ ይጠብቀንና እንደዚሁም ቃለ ረሱሉላህ ሰለላሁ አለይሂ ወሰለም በይነመ ረጅሉን የተበክተሩ ፊ መሽሂ ኢዝ ከሰፈ ላሁ ብህ ልአርዶ ፈሁወ የተጀልጀሉ ፊሃ ኢላ የውም ልቅያማ ይላሉ ነቢያችን አለይሂ ሰላቱ ወሰላም። አንድ ሰው እየኮራ መሬቱን ለመረገጥ እየተጸየፈ ግራና ቀኝ እየተዘናበለ ሲጓዝ አሉ ነቢያችን አለይሂ ሰላቱ ወሰላም አላህ ይጠባበቀው ነበር አሉ። አላህ ይከታተለው ነበርና በጣም አስቆጣውና ይህ እኩይ ተግባሩ አላህ ስብሃነ ወተዓላ መሬትን እንድትውጠው አደረጋት። መሬትን እንድትውጠው አደረጋት። ያ ሰውየው ነቢያችን አለይሂ ሰላቱ ወሰላም ወደ ታች ይሰጥማል አሉ፣ ወደ መሬት ይሰጥማል። መቼ ድረስ አሉ? ቅያማ እስከምትቆም የዓለም ፍጻሜ ድረስ እና ሌላዋ አዲሲቱ ዓለም እስከምትፈጠር ድረስ እሱ ወደ ታች በመሬት ውስጥ ከመውረድ ወደ ኋላ አይል የሚላሉ። አላህ ይጠብ ሱብሃነሁ ወተዓላ ኩራትን የቱን ያህል ስለሚጠላው ነው ደረቋን መሬት ተሰንጥቃ እንድትውጠው ያደረገው ማለት አላህ ሱብሃነሁ ወተዓላ። እንደዚሁም ነቢያችን አለይሂ ሰላቱ ወሰላም من يلالو يحشر الجبارون المتكبرون يوم القيامة أمثال الذشاهم الظل من كل مكان يلالو الله يطبق انناك قرات نبياتنا عليه الصلاة والسلام يوم القيامة النزاب قرات لبس يتواطو سويتش ከማንም በላይ ኃያልንም ብለው የሚከሳሉ የቂያማ ቀን አሉ። ምን አይነት ሰዎች ነው የሚከሰከሱት? ነብይ ሰለላሁ ዐለይሂ ወሰለም አምሳለ ዘሪ ዘር ብሎ ማለት ትንሽ ጭጫ ነች፣ በጣም ለአይን ጭጫ ነች። ማይ ዘር ማለት እሷም አይደለች እንደውም ከሱ ያነሰች ናት አሉ። ከሱ ያነሰ እንደምን መስላል አሉ። አይታችሁ ከሆነ በቤት ቀዳዳ በግርግዳ ቀዳዳ ላይ ጧጧ ፀሐይ ስትገባ የሚገባው ጨረሩ ጋር የሚታዩ ብናኞች አሉ። የሚዳሰሱ ይመስሉና ሰው የውጁን ሲዘረጋ ግን ምንም የሚያረጋቸው የለም፣ የሚያገኘው ነገር የለም። የዛ አይነት ጥቃቅን ሆነው በዱንያ ላይ ከኔ በላይ ማንንም የለ ብለው የሚፈከሱ የሚጎረሩ የነበሩ ሰዎች የጭጫዋን ወይም የዛ የዘር አይነት አርጎ አላህ ሱብሃነሁ ወተዓላ ይከሰከሳቸውና ሰዎች በግራቸው እየረገጧቸው ይሄዳሉ። ዛሬ መሬቱን ለመረገጥ ተጠይፈው ነበር፣ አስፋልቱን ለመረገጥ ተጠይፈው ነበር። የውመል ቂያማ ደግሞ ያ ሁሉ ኸላኢቅ ሙእሚኖች እየረገጧቸው ይሄዳሉ። የመርጨረሻ ውርደትን አከናንባቸው አላህ ይሉናል ነብያችን አለይሂ ሰላሁ ሰላም። የግሻሁሙ ዙሉ ሚን ኩሊ መካን ተያቅጣጫው ውርደት ነው የሚሸፍናቸው የሚዘንብባቸው የሚያጡ ሰላም። እንግዲህ ተመልከቱት፣ ውጤቱ የኩራት ውጤቱ ነው። ስንቶቻችንን ታዲያ ተኩራት እየተጠበቅ ነው ነው? ይህ እንደ ተረት ተረት ማውራትና አንብበን እንድንነርስ ሳይሆን ራሳችንን እንድንፈትሽ ነው። ከማ ወረደ ፊላተር ሐሲቡ አንፉሰኩም ቀብሎ አንቱ ሐሰቡ ለምርመራ ተመቅረባችሁ በስተፊት ራሳችሁን መርምሩ ተብለናልና ራሳችንን እንድንመረምርነን። በሴቷም ስንሄድ ሂጃብ ልበሽ ስትባል ሂጃብ አያምርብኝም ትላለች፣ ሂጃብ ባልቴት ያስመስለኛል ትላለች። ባልቴት የሚያስመስላት እኮ ኮራተኛ ስለሆነች እኮ ነው። ኮራተኛ ሰው ምንጊዜም ሀቅ ስለማይጥመው ነው። ለአህያ ምን አይጥማትም ይባላል፣ ለአህያ ማር አይጥማትም ነው አይደለም? ማር አይጥማትም ስለሚባል ለኮራም ሰው ሁሉ ሸሪዓ እንደሚያስነውረው ሸሪዓ እንደሚያዋርደው ከደረጃው ዝቅ እንደሚያደርገው ተተቀዱም ተተጠውር ተስልጠና ወደ ኋላ የሚያስቀረው መስሎ ይታየዋል። ይህ ምንድነው? ይህን ሁሉ ግምት የሚገምተው ውስጡ ያለው አናንያ፣ ከኔ በላይ አዋቂ፣ ከኔ በላይ ጉልበተኛ፣ ከኔስ በላይ ሀብታም፣ ከኔ በላይ ፈጣን፣ ከኔ በላይ ወዘተረፈ ያንን ስለሚያስብ ማለት ነው። ማንም ነገር ሀቅ ነገር አይጥመውም። የሚጥመው ማን ነው? ከራሱ የሚመጨው ልቦለዱ ብቻ ከራቻ ነው የሚያከብረውና ታዛዥ የሚሆነው ማለት ነው። ምን ይላሉ ሰለፎች? በምድር ላይ መጀመሪያ አላህ ሱብሃነሁ ወተዓላ የተወነጀለበት ወንጀል ክብር ነው አሉ። ያ ነው ቅድም እንዳነበብኩላችሁ አላህ ሱብሃነሁ ወተዓላ እንዳለው بعد أعوذ بالله من الشيطان الرجيم وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين. الله سبحانه وتعالى نعم إبليس يمجمر ياو بمدر لاي يورجل ሰው ሲፈጠረ በኋላ መጀመሪያ አላህ ሱብሃነሁ ወተዓላ የወነጀለ ሰው ማን ነው? ኢብሊስ ነው። ኢብሊስም ደግሞ በምንድን የወነጀለው? በኩራት ነው የወነጀለው ማለት ነው። ኮርቶ ነው። አነ ኸይሩ ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን። በሌላ አያት ላይ ደግሞ ስለ እሱ አላህ ሱብሃነሁ ወተዓላ ሲናገር አስጁዱ ሊመን ኸለቅተ ጢና፣ ከጭቃ ለፈጠርከው ፍጡር ነው እንደ ስገድ የምትለይ ደግሞ አለው። የማይበገር ነገር ነው አለ። የማይበገር ነገር ነው፣ አንተ ግን ትበገራለህ። ከራህመቲ ውጭ ሁን አለው፣ ውጣ አለው። እና እኛንም የእሱን ባህሪ አስይዞ ለመጓዝ ታዲያ ምን አለ ኢብሊስ ተስፋ ሲቆርጥ፣ አላህ ከራህመቱ እንዳባረው ሲቆርጥ ምን አለ? فبعزتك لأغوينهم أجمعين ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين على باطم ممكن بجيت النت ملال لهن ሁሉ ለም አጠማቻለሁ እኔ ከራህመት ከወጣው ሀገር የኔ ጓደኞች የኔ አጋሮች አደርጋቸዋለሁ አለ። ከዛስ ሁሉንም ካለ በኋላ ምን አለ? ثم لاتينهم ካጠመምኳቸው በኋላ አለ ከመስመሩ ካሳካቸው በኋላ ተመልሰው አቅጣጫቸውን እንዳይፈልጉ ከፊታቸው መጣለሁ ከኋላቸው መጣለሁ ከዛ በኋላ ከቀይ ከግራ كيفيت كهولا ساتطدفاچو አለ ثم لا تجدوا اكثرهم شاكرين ብዙዎቹን ላንተ ታዛዦች ሲሆኑ አታገኛቸውም ሸሪዓን እንቢ ብለው አመጸኞች ነው ታገኛቸው አለ የስሜትና የኔ ተንኮል ሰለባ ሆነው ይወርቃሉ ኢላ الله سبحانه وتعالى قال الله سبحانه وتعالى ان عبادي ليس لك عليهم سلطان الا የኔ ባሮች ቁጥርት ያሉ ባሮች የሃይቃዎቹ ምንም ኃይል የለህም እሳቸውን ከመስመር ለማስተታት ሆነ ከተሳሳቱ በኋላ እንዳይመለሱ ለማድረግ ምንም የለህም ላንተ በር ከፍተው የሰጡና አንተን የሚተባበሩ ለተንኮልህ የሚተባበሩ ደካማዎችን ብቻ ነው ማውጀብጀብ የምትችለው እንግዳውስ ከቻል ይለዋል ሞክራለ واجلب عليهم بخيلك ورجليك وشاركهم في الاموال والاولاد وعدهم وما يعدهم الشيطان الا غرورا الله سبحانه وتعالى تعالى بغر بفرس ابراچو تكتلاچو على واجلب عليهم برجليك ورجليك وبخيلك ورجليك وشاركهم في الاموال والاولاد برجوچاچوم غباباچو بغنزباچوم غباباچو الله سبحانه وتعالى ውሸት የውሸት ቃልም ግባላችሁ ይሃላችሁ ትከብራላችሁ ስለጥናላችሁ ትመጥቃላችሁ ትወጣላችሁ ትወርዳላችሁ ይሄን ሁሉ የውሸት ቀጠሮን ቃል ግባላችሁ ወማ ይዒዱሁም ሸይጣኑ ኢላ ጉሩራ ለነገሩ ሸይጣኑ እኮ ቃል የሚገባላችሁ የመታለልና የሽንግልተኛ ቃል ቀጠሮ ቃል መግባት ሰዎችን ከመሸንገል ያለፈ አይደለም ነው አላህ ሱብሃነሁ ወተዓላ የሚለው ማለት ነው فمن استكبر على الحق لم ينفعه ايمانه كما فعل ابليس مچم وندموچنا هاتوچي بتام لناسبت ميگباو كورات يالو سو هولو ايمانو هايتقموم ايمانو التقموم ابليسن تقمت كونه كوراتونيچنم زاري يتقمنال من كورات سوچن يتقمنا بلن گمتالن ابليس كفروال تبلو يلم وي ابليس مؤمن يبالالو ايس لترو تشيالاچو امنوما من على فبعزتك لاغوينهم مجمعين الا عبادك منهم المخلصين بلقنا بحيالنته امرالو حالا انغدي الله يبلاي مهونن عز متبل متلو يا الله اسم الزلاينا بحريو لمن تجلص بمعبودنته بربن بفطارنته ለምን አላለም ሲሉ ዑለማዎች እዚ ቦታው የሙጋለባ የመሸናነፍ ቦታ ነው እረታለ ትረታለ አልረታም የማለሻ ቦታ ስለሆነ ሸይጣን ታዘዘ አመጸ ምን አስከተለ ከራህመት መባረር አስከተለ ከራህመት መባረሩን ግዜ አሁን ተሸነፈ ስለዚህ ባሸናፊነት ባህሪው الله سبحانه وتعالى ማለለ ተገሰጠለት ማለት ነው فبعزتك لاغوينهم اجمعين باطممከኝ عفوا فبعزتك باحيالነት باشنافነት እምራለሁኝ ሁሉንም አጠማቸዋለሁ አለ الا عبادك منهم المخلصين ባሮች ሲቀሩ ከባሩ ግን ይህንስል ደግሞ ሁሉንም ባሮች ሲቀሩ ሳይሆን ከነሱ መካከል ከኔ ተንኮል የጠበቀ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ዳሩል ሁዳ ማይክ ለቀዋል፣ እስኪ የሚሰሙኝ ከሆነ ኡስታዝ ኡስታዝ እየሰሙኝ ነው? አይ ፍሪዞ ነው ባቸው እንደሆነ። ኦኬ እጆትን ያሳዩኝና ማይክ ፍሪድ አድርጉ ኡስታዝ። ኢንሻአላህ እንግዲህ በሰብር እንጠብቅ ያ ጀማ። አንዳንድ ጊዜ ኮኔክሽን ኡስታዝ እጆትን ያውጡ እየሰሙኝ ከሆነ ኢንሻአላህ። እኔ ግን እሰማለሁ ያ ጀማ። ኦኬ ጀዛኩሙላህ መርሃባ። እንግዲህ ኡስታዝ እየሰሙኝ ከሆነ መርሃባ ጀዛኩሙላህ ሁላችሁም። አላህ በጀነት አልፍርዶስ ይበሽራችሁ ያ ረቢ። ኡስታዝ ዳሩል ሁዳ እየሰሙኝ ከሆነ ኢንሻአላህ ቢኢዝኒላህ። ምናልባት ፍሪዝ ሆኖባቸው እንዳይሆን ያ አላህ ዱዓ አድርጉ እንደ አላህ እንዲያገራላችሁ። አዎ ግን ሎቢ ላይ ጽፈውልኝ ነበር። ኦኬ በቶሎ መልሻቸው በረካ፣ ከዛ እንትን በያቸው። ጀዛኪላህ እህቴ ፕራይቬት ጻፊላቸው ሀቢብቲ። አላህ ይውደድሽ። ተይ እንጂ ጤኑ ለኸይር ነገር ነው። እንደዚህ ማካሻ ደንግጣ ትጠፋለች። ሳትመልሳቸው በዛው ትጠፋለች። ማሻአላ ደስ ስትሉ እንደዚህ ተበስጣችሁ ስታዳምጡ ሱብሃንአላህ። ማሻአላ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተወኩል ተወኩል ዩኒፎርም እኮ በቃ አንድ አይነት ቢሆን ጥሩ ነበር። እንደፈለጋችሁ እየቀያየራችሁ በቃ ግራ አጋባችሁ እኮ። ማሻአላ እንዴ! ታዲያ በኢልም እንኳ ሀብት ባይኖረን በኒክ እንኳ ሀብታም እንሆን እንጂ ያ ጀዛኪላህ ቢንትዬ አላህ ይውደድሽ። ኦኬ ኦፕን ነው ተወኩል። እንግዲህ ሲስተር ነሽ ብራዘር፣ ለጾታ ያስቸግራል። አላህ ይውደዳችሁ፣ አላህ ያዋደን። ወላሂ እንደዚህ ሎቢ ላይ እንደዚህ እንትን እንደምንለው እንደምንከባበረው ውስጣችን የእውነት የሀቂቃ መሀባችንም የሀቂቃ ይሆንልን። ሱብሃንአላህ አንተዋወቅም፣ ከፒስ ጀርባ ነው የምንገናኘው። የእውነት እውነቴን ነው። ጥሩነት ምን ክፋት አለው? ጥሩነት እኮ ግን ለሰው ይመስለናል እንጂ ለራስ ነው። አላቅም፣ ሁሉም የራሱ የሆነ አመለካከት አለው። ጥሩ መሆን ለሰው ይመስለናል ግን ለራስ ነው። እኔ አእምሮዬ ሰላም ነው የሚሆነው። ኩራት ያለው ሰው ሁሉ حقن سلم ما يقبل يشيطان قوادن يانو شيطان دمو من اندهون توقع لاتشو إن الشيطان لبون فتخيروه عدوان ጣላታችሁ ነውና ጣላታ አድርጋችሁ ያዙት እንደዚህ እንደዚሁም የኔም ጣላት አፈተተኺዱነሁ ኢላ አላህ ሱብሃነ ወተዓላ እናንተን የኔ ጣላት ይሆነውን የእናንተም ጣላት ይሆነውን ወልይ ያድርጋችሁ ትይዛላችሁ ነው ኢላል አላህ ሱብሃነ ወተዓላ ስለ ሸይጣን ሲናገር ማለት ነው እና ኢማኑ አይጠቅመውም ኢማኑ ማመኑ በጠቀመ ኢብሊስ ይጠቅም ነበር ቀድም አልተሰማ ከሆነ ምን ብያለሁኝ ፈቢዒዘቲከ ለኡግዊየነሁም አጅማዒን እንግዲህ በአሸናፊነት ይሁንብህ አላህ ሱብሃነ ወተዓላ እንደሚያሸንፍና ሸይጣን ተሸናፊ እንደሆነ አቅሙን አውቋል ተረቷል ግን መሸነፉን እንኳን ያወቀ መቸም ለእንትን ያለው እንትን አይጠራም ይባላልና አንድ ጊዜ ሆኖ ተፈርዶበታል ለጀሃነም ሆኖ ስለተፈረደበት ከጥፋቱ ሊታረም አልቻለም ይባላል በነብዩላህ ሙሳ ጊዜ መጣና ኢብሊስ እንግዲህ አደም ከሞተ ብዙ ዘመናት ሆነታል እሺ ጌታዬ ቢታረቀኝ ሽማግሌ ይዤ ወደቃለና ወደ ነብዩላህ ሙሳ አለይሂ ሰላም ላይ ወደቀ ይባላል ወደቀና እንግዲህ አንድ ጊዜ አጥፍቻለሁ ይሄን ያህል ጊዜም የሰራሁትን ሰራሁ መቶበት ፈልጋለሁኝና ጌታዬን ጠይቅልኛላችሁ ይባላል እሳቸውም ደግሞ መቼም ሽማግሌ አይፈራም ሽምግልና መልካም ስራ ስለሆነ ጌታዬ ሆይ አሉና ወደ ጌታቸው ለማማለድ ዘወራሉ ይሄው ኢብሊስ ወርቆብኛል ታረቀኝ ልቶብቶ ብቻለው ታረቀኝ ይያለ ነው አላ ሲለው አላህ Subhanahu Wa Ta'ala ምን አለ ምንም ችግር የለም እኔ ለሚቶብት አካል ለሚቶብት ፍጡር በሬ ክፍት ነው ነገር ግን ሸርጥ አለው ተውበት ትክክለኛ መሆኑን የማጣራ ታሪክ ያለኝ አላ አላህ Subhanahu Wa Ta'ala እሱም እንደው ይድ አደም ቀብር ላፊንሳ ከዛ በኋላ እንደማንኝ በምን የተነሳ ተጣላሁና ነው አለ ይሄን እንደዚህ ላል ሲሉት በምን የተነሳ መልሼ ደግሞ በህይወት ይያለ ያልሰገርኩለትን ተበሰበሰ በኋላ ደግሞ ላፈሩን እስኪ እንደው ምባስ ይበለጠ ወደ አስሎ የተመለሰውና አካል አፈር ከሆነ በኋላ ይሄማ አይበገርም ማለት ይሄ ካልተበገረማ ያላህም ተውበት እንግዳ ካንተ ጋር ያላህ ቤትም ዝግ ነው ተባለ ይባላል አላህ Subhanahu Wa Ta'ala ከእንደዚህ አይነት እኩ ተግባር አላህ ይጠብቀን አን ነብዩ ሰለላሁ ዐለይሂ ወሰለም قال لا يدخل الجنة احد في قلبه مثقال ذرة من كبر رواه مسلم ነብያችን አለይሂ ሰላቱ ወሰለም ምን ይላሉ አንድ እንኳን ሰው ጀነት አይገባም ልብ ውስጥ የዘር ያህል ክብደት ያለው ኩራት ያለበት ሰው ካለ ምንም ጀነትን አይገባም አሉ። ማንንም ይሁን ማንንም አሉ። እንግዲህ ያ ጀማዓ የትንኝ ወይም ትንሽ ጭጫን ወይም የሆነች ብናይ ነገር ክብደት ያለው ጣት ጀነት ከመግባት ከከለከለ በእኛ ላይ ያለው ስንቱን ነው የምንነቀው ስንቱን ነው አንቀበልም ብለን አሻፈረኛል ያልነው ስለት ከስልጣኔ ይጎትተናል ከአያምርብንም ባልቴት ያስመስለኛል ሽማግሌ ያስመስለኛል ይሄ ባላገር ያስመስለኛል ልብስ መቁረጥ ወይም ለሴቶች ልብስ መገተት እንደው ሱብሃንአላህ የኛ ኩራትማ እኮ በጣም ለየት ያለ ሆኗል ኩራታችን ድካልፎ ቅጡንቅታችን አሳጥቶናል ሴቱ ሆኖ መፈጠሩን ጠላ ወንድ ደግሞ ወንድ ሆኖ መፈጠሩን ጠላ ይኮ ከኩራታችን ክፋት የተነሳ አላህ Subhanahu Wa Ta'ala hatta እንኳን በመፍጠሩ እየተጻረረው ነው ያለው እየተቃወመው ነው ጌታ ሆይ አንተኮ እኔን ሴት አድርገህ ትፈጥረኝ ሴት አድርገህ ትፈጥረኝ የማይስማማኝን ጾታ ነው የሰጠኸኝ። ወንድነት ነበር የሚስማማኝ አለች ትመስላለች ሴቷ። ምነው በአንደኛው ጾታ እንኳ ብቻ በሆነ በአንደኛው ጾታ ብቻ የሆነ ምናልባት ሴቷ ሴት መሆኗን እና ወንድምትም ለመሳሰል ብትሞክር ምናልባት ሴቶች እየተዋይታ ሊሆን ይችላል። ወንዶች የበላይ አዙ እንደፈለጉ ሲያረጉ ስላየች ወንድ መሆንን ተመኝታ ሊባል ይችል ነበር። በጣም ግን የሚገርመው ነገር ሁለቱም ጾታዎች የያዙትን ጾታ የሚፈልጉት ጾታ ሆኖ አልተገኘም። በአሁኑ ሰዓት ምን መረጃ ነው ትዩ ትችላላችሁ? ወንዶች ሙስሊም ወንዶች ልብሳቸውን እንዲያሳጥሩ ታዘዋል። ልብሳቸውን እንዲያሳጥሩ ታዘዋል። ጫማቸው እስከሚቆርጠው ድረስ እየጎተቱ ይሄዳሉ። እንደገና ወንዶች አላህ ሱብሃነሁ ወተዓላ ተፈጥሯዊ ጌጥ አድርጎ ጺም አብቅሎባቸዋል። ለሴቶች ሳያበቅል ማለት ነው። አይ አያምርብኝም ጺም ብለው ያንን ግጥጥ አድርገው ሲጥሉ ይታያል። እና ሴቶቹን አሳድገው በፀጉር ማስያዣ ሲያስይዙ፣ ሴቶቹ ደግሞ በአንጻሩ ምን እያደረጉ ነው? ፀጉራቸውን ጆንትራ እየተቆረጡ ጎፈሬ እየሆኑ መሄድ እያማራቸው ነው። እንግዲህ ይህ ሁለቱም ፆታ ፆታውነቱን ሴት መሆኗንና ወንድ መሆኑን ያልፈለገበት ምክንያት ክልቡ ላይ ያለው ኩራት፣ እኔ ከጌታዬ እሻላለሁኝ፣ በእውቀት እኔ የመጠኩ ነኝ፣ ለእኔ የሚስማማኝ እኔ ነኝ የማውቀው እያለ ነው። እንግዲህ ያ ነው ቅድም አካባቢ ምንድን ብዬ ነበር? ኩራት ያለው ሰው ኢማኑ አይጠቅመውም ብዬ ነበር። ምን አይነት ኢማን ነው የሚጠቅመን? እስቲ ልጆቻችን በአስተዳደጋችን ጋር ተመልከቱ። ያ ጀማ የሙስሊም ልጅ ወንድ ልጆቹን ሲያሳድግ እንዴት ነበር የሚያሳድገው? እንደ ልብላችሁ ታዝባችሁ ከሆነ ሴቶች ልጆቻችን የምናለብሳቸው እራቁታቸውን የሆነ ልብስ ነው የምናለብሳቸው። ከጉልበታቸው በላይ ብርድ እያስቀፈቀፍናቸው አልብሰናቸው ሴቶች ልጆቻችን እንወጣለን። ዘመድ ጋ ሰርግ ስንሄድ ፊልድ ስንወጣ እንሄዳለን። ወንድ ልጆቻችን ደግሞ ሱሪያቸው ወይም ቀሚሳቸው ከእግራቸው በታች ሆኖ መሬት እየጠረገ ይሄዳል። ማስረዘም ለሴት ነበር አላህ ሱብሃነሁ ወተዓላ እንትን ያለው ያዘዘው፣ ማሳጠር ለወንዶች ነበር። እኛ ግን በተቃራኒ እየሰራን ያለ ነው። ይህ ሁሉ ከኩራት የመነጨ ነው። ያጀማ ለሀቅ አልበገርም፣ ሀቅ እኔን ሊያስተዳድረኝ ሊያዘኝ አይችልም፣ እኔ ከሀቅ በላይ ነኝ ነው። እና ይሄ በእኛ በሙስሊሞቹ ላይ ያለ እንትን ነው። ነቢዩ አለይሂ ሰላቱ ወሰላም ምንድን ብለዋል? ለወንዶች ጺማችሁን አሳድጉ፣ ቀድሞ ቀመሳችሁን ደግሞ የአፍንጫ አካባቢ ያለ ጺም ደግሞ ያንን በጣም አሳጥራችሁ ቁረጡ ሲሉ፣ በአሁኑ ሰዓት የሚታየው ከቀድሞ ቀመስ ላይ ያለው ጸጉር አፍ ላይ እየገባ ምግብ አብሮ ሲበላ ከታች ደግሞ እንድናሳድግ የታዘዝ ነው ግጥጥ እየተደረገ በቀን በቀን እየተፈገፈገ ይላጫል። ይህ ከምን የተነሳ ነው? ከኩራት የተነሳ ነው። ግድ ሀቅን አለመቀበልም ማለት ይሄ ነው። መህማ ካን ኮርቻ አይደለም ሀቅን አልቀበልም ብዬ አይደለም ሊል ሊማጎት አይገባም። ሂጃብ ሲነሳ የሚቀፋት እህታችን ሀቅን አለመቀበል ነው እንጂ ሌላ ጉዳይ አይደለም። ሂጃብ አያምርብኝም፣ ባሌ አሮጊት ነሽ ይለኛል፣ ለሰዎች እይታ አሮጊት መስዬ አልታይም ካለች እኮ እንጃባክኝን ወንዶችን ለመፈተን አስባ ነው ማለት ነው። መሰተርን ስላስፈለገች ነው። እሺ መሰተር ምንድን ነው? ኖሮ ተው፣ ሴቶች እኮ ወርቅ ናችሁ። ወርቅ አሁን በየዶላቡ በየመሳቢያው በየቦታው ዝም ብሎ እንደ ስኒ ቢወድቅ ማን ያነሳው ነበር? እንደውም በእርግጫ እየተባለ ነበር የሚታለፈው አይደለም እንዴ? ታዲያ አላህ ስብሃነሁ ወተዓላ ሴቶች እንቁ ስለሆናችሁ ተሰባሪ ዕቃ ስለሆናችሁ ተሸፈኑት፣ አካላችሁ እንቁ ነው ወርቅ ነው እያለን ነው። ታዲያ ይህን ሲሏት አንደኛው እህታችን ስትነሳና ተወኝ ባክህ ካሁኑ ታጅቤ ታሁኑ ተሸብቤ ማፊያ መስየም ትላለች። ማጅራት መሽመስዬ ይሄ ሁሉ ችግር አለ ይሄ ሁሉ ከምንድነው والله ከኩራት የመነጨ ነው ልብ አልነውም አላልነውም درسንበት አላልدرسንበትም ውስጣችን ያለ አንድ የኩራት መንፈስ አለ ማለት ነው ይሁን ለረሱላህ ሰለላሁ ዐለይሂ ወሰለም አልክብሩ በጥሩል ሐቂ አው በጥሩል ሐቂ ወገምጡ الناس ሐቅን አለመቀበልና ሰዎችን አሳንሶ ማየት በንቀት ማየት ኩራት ማለት ይሄ ነው ነብዩ አለይሂ ሰላቱ ሰላም የሚሉን እንደዚሁም ነብያችን አለይሂ ሰላቱ ሰላም እንግዲህ እንዳሉን لا يدخل الجنة احد في قلبه مثقال ذرة من كبر الله سبحانه وتعالى من خلال ان الله لا يحب كل مختال فخور الى ان الله الله لا يحب كل مختال فخور براسه يمفكر براسه يمفكرنا يمكران سو الله ايودهم يالنا وقال النبي صلى الله عليه وسلم عن ربه حديث القدس يبال له من قاله تعالى الله سبحانه وتعالى قال يرنا من قال العظمة إزاري والكبرياء ردائي فمن نازعني فيهما ألقيته في النار رواه مسلم نبياتنا عليه الصلاة والسلام الله عنده قال يرنا من قال العظمة إزاري كبجا كبر شرط ينو قال يبلاينت كبر لنا شرط ينو كرات كوتاينو إلى الله سبحانه وتعالى كرات كوتاينو راس كفات ولمو لكنا من ينو شرط ينو إلى الله سبحانه وتعالى فمن نازعني فيهما እሳቸውን የተጓተተ ሰው ይላል በኩታይና በሽርጤ ላይ አልደራደርም እሳቸውን ሙናዛ ብሎ ማለት መጓተት ማለት ነው ሊቀማኝ የኔ ለራሱ ሊያደርግ የሚጓተተ ሰው ይላል አላህ ሱብሃነሁ ወተዓላ ወይም የሚናጠቀይ ሰው አልቀይቱሁ ፊናር እሳት ውስጥ ነው ሞረውረው ይላል አላህ ሱብሃነሁ ወተዓላ በሐዲስ ቁሳይ ማለት ነው ታዳ ይህ ከሆነ ምንኮራ ሰዎች በራሳችን ምንፎከስ ሰዎች ራሳችንን እንደ ሆነ ነገር ምንናይ ሰዎች ምን ይሆን የሚበቃን ካላህ ጋር ጦርነት ከፍተን እخواني واخواتي الله سبحانه وتعالى لحق منجد يوفقن كمطفو منجد الله يطبقن وقال صلى الله عليه وسلم اختصمت الجنه والنار فقالت الجنه ما لي وما يدخلني إلا ضعاف النفوس وسقاطهم وقالت النار أثرت بالجبارين والمتكبرين نبياتنا عليه الصلاة والسلام ساعتنا جنة تماغوتوال ساعتنا جنة ተጨቃጨው ተካከሩአሉ በመከሩት ምን አልሽ አረ ምንድነው ጉዳው ንሰው እላይ የሚገቡት በጣም ደካማ ሰው ዝንዳ የሚናቁ ደሃዎች ምናምኖች ናቸው የሚገቡብኝ የሚሞሉኝ በብዛት አለች ምንድነው አለ አረ እኔማ አለች ደሞ እንትና እሳት ማለት ነው እኔማ ካንቺኮ አልቆኛል ካንቺ አብልጦ እኔም መርጦኛል አለ በምንድን መረጠኛ አለች بالجبارين والمتكبرين يكراتنا يا حي البالبيت يهونو تولو دمو اني راينو يتمولوتنا تمرچالله مرتنا ينيالي الله سبحانه وتعالى تعالى من عليه يلالو اتطالو اتچقاچقوا لاچو ሁለቱን فرج هوننا انچم مال جهنمن اسات ينش የፈለኩትን የምቀጣብሽ መቅጫ አይነሽ ያላ ለጀነት ደሞ አንቺም አይክፋሽ የፈለኩትን የማስገባ የምጨምርብሽ ጸጋ አይነሽ ያላ ለእያንዳንዳችሁ ግን ጎደል አትቀሩም እሞላችኋለሁኝ ይላል አላህ ሱብሃነሁ ወተዓላ الله سبحانه وتعالى عن لقمان الحكيم سورة لقمان لا يندم له من يلال ولا تسعر خدك للناس ولا تمشي في الأرض مرحا إن الله لا يحب كل مختار فخور. الله سبحانه وتعالى قال ولا تسعر خدك للناس لغنجهن عتستعجو فيدهن عتستعجو ولا تمشي في الأرض مرحا بمدر لا يمدمو ستهد يميكو عروسة وجي يمنبطر العكاهدين عتفيد لال إن الله لا يحب كل مختال فخور يميكو رعنا براسو يمي مكة يمي فكر نسو اي ودم منا لال لجاجون سمكرو لقمان حاكم يزيهن مكرنو يمكروت سلزيف يبهري اللبن لك ما نفلقو سو جرب انتن سو لك سن ملكت باين عشين كتن منا وقونج عشين ستن في اللي في المايات سو نمنا طيب سوج مريت اللي مرقت يميان قدقتن فرتن بتعطينا بترقزاتشن يترقت من هير سويج من اندم يدبقى نوقت الله سبحانه وتعالى يسوط العشان ويرفع الله يهدو اكوي تقبار اي لا تميل خدك معرضا متكبرا والمرح التبختر لا حول ولا قوة الا بالله العلي العظيم الله سبحانه وتعالى انقديك اما يودواتشو سواتش النبانناتشو بكرات يتمولونا براساتشو يمفكسو راساتشو نميادنكو سواتش ناتشو. وقال سلمة بن العكوعي رضي الله عنه وارضاه اكل رجل عند رسول الله صلى الله عليه وسلم بشماله قال كل بيمينك عند سو نبرالو رسول الله صلى الله عليه وسلم بلبت بوتا إياهود بقراون جمرة رسول الله صلى الله عليه وسلم من علود بقينه بلا وندميه ويالود قال لا أستطيع ألتشلم بقينه مبلا تلاشو ألتشلم بقينه مبلا تلاشو من علو رسول الله صلى الله عليه وسلم من لمهم فلقون ده وشنك على التناقرات كان جتنو كان جتنو يميرون سلا وقو لستطعت ما منعه إلا الكبرالو أتشال انقراو سالوت አትቻል እንግዳውስ ይሄ ኮይ ሰውዬ የከለከለው ኩራት ብቻ ነው ሌላ ነገር አልከለከለውም አሉ ረሱላህ ሰለላሁ ዐለይሂ ወሰለም ፈማ رفعها الى فيه بعده ከዛይ ሰዓት ጀምሮ እጁ ገሮ ቀረ ወዳፉ አንድ ቀን እንኳን ሳያነሳው እስከሚሞት ድረስ ቆየ የረሱላህ ሰለላሁ ዐለይሂ ወሰለም እርግማን አገኘው ኩራት ስለሆነ አይ አላወኩም ነበር ወይስ ተሳስቼ ነው ቢል ምንም ችግር አልነበረውም ግን አልችልም እና ነው ብራት አላቸው ለምንድን ነው ስትተሰራባላለህ ብለ ተዋረኩ መስሎት የበለጠው ወንጀል እንትና ለማለት ነው ኩራቱ አያችሁ ትውስጥ ያለው ኩራት በቀኝህ ብላችሁት ነብያችን አለይሂ ሰላቱ ሰላም እሱ የተሰማው ስተቴ እንደታወቀብኝ ጅልናዬ ወይም መሳሳይ ታወቀብኝ ብሎ ማለት ነው በምን አካካሰ በበሽታ አካካሰ ማለት ነው ታዳ ረሱላህ አለይሂ ሰላቱ ሰላም ይሄ ኩራት እንጂ ሌላ ከለከለው ማለት ለስተጧታች አትችልም ማለት አትቻለ እንግዳው ሳሉት በቀኝ መብላት አልተቻላሉት እርግማኑ ዱአው ደረሰበትና አንድም ቀን ወዳፉ ታነሳት በቀኙ ሳይበላ በግራው እንደበላ ሞተ ይላሉ وقال صلى الله عليه وسلم الا اخبركم باهل النار كل عتل جواد مستكبر قالوا يساسوچن انمان اندهونو لنغراچون قالوا نبينا عليه الصلاه والسلام كل عتل عتل بلو مالت الغلج الجاف قلب درك اما يازن چكاي مالت نو كل عتل جواد الجواز الجموع المنوع يمسبسب مستت ما ود مسبسب بتا ما كابتن بتا يمفلقنو قالوا وقيل الضخم المختار في مشيه ويم بتام ذاتو كبار هنا وفرنا يمكورا መሬትን እየተዘናበለባት ተኩራት የተነሳ የሚጓሰው ነው እነዚህ ሰዎች የጀሃነም ሰዎች ናቸው ይላሉ ነቢያችን አለይሂ ሰላቱ ወሰለም المستكبر ኩራትን የተላበሰ ሰው وعن ابن عمر رضي الله عنهما قال سمعت رسول الله صلى الله عليه وسلم ما من رجل يختال في مشيته إلا لقي الله وهو عليه غضبان عندم سوى اللمالو رسول عليه الصلاة والسلام سيقواز بمرت لا سيهد يتزن عبلا يكرات عكاهد يمهر سوى براسو كفارغو كاليلو تشبلت على هلو يقمت يمهر سوى الله سبحانه وتعالى سيقنان يوم القيامة الله تقطت ثبتنا ميقنان يوم بقطة عينونا من ملكته بقطة جرافنا ميقرفونه وصح من حديث أبي هريرة رضي الله عنه وأرضاه أول ثلاثة يدخلون النار أمير مسلط أي ظالم مالو يما جمّر سوى سوش أسات كميكات عطان باتشو سوش شالو عندن يو ظالم يهونا قفن يهونا عزاجنا والاستدادر ولتن يو وغني لا يؤدي الزكاة زكاة يما يسدمو يما كورات كويت نسانو ما النازوين لما أنهم مسطوه هذه الفتحة السورية قيلة ما نازوين زكاة على مستد سسس ميامات أو راسو ككراه التنسانو يا الله تزازع على كبر ما لتهر الله إن يهول التنياو زكاة يميك لك رسول الله على التنياو سوست تنياو لمو وفكير فخور يدها كراه تنيانو يدها كراه تنيا أكمنا أكمالتنو يا أبتام كراه تنيان كواندو باو الطوم تنسو مكان مكينات الله يبالال يدها كروغن بطام أصيب ዲነት ምይተስቀየ ምን አታሉት ሀብታም እንኳ ባለ sultaan sultaanው አታሉት ሀብታም ሀብታ አታሉት ልጅ በብዛት ያለው ልጆቹ ወገኖቹ ሲበዙለት ወገኖቹ አታሉ ተሸንግሎ ነው ይባላል ግን ደሃ ሆኖ የሚኮራ ሰው ደግሞ ከኮሪዎች ሁሉ አስጠያፊው ኩራተኛና جہነም የሚከታተልበት አንዱ ነው ይላሉ وفي صحيح البخاري عن رسول الله صلى الله عليه وسلم قال ثلاثة لا ينظر الله إليهم يوم القيامة ولا يزكيهم ولهم عذاب أليم المسبل والمنان والمنفق سلعته بالحالف الكذب نبي عليه الصلاة والسلام من يلالو سوسا ويشي الله سبحانه وتعالى يوم القيامة برحمتين آيات شوم وانجلات شونم عمر الله شوم أصاب ما مكتات لسات شوم الله شوم يلالو نبي عليه الصلاة والسلام كذا مكاكر من دنو وانجهنو لبسون يمياس رزم چامو ترغزو چاموون لبسون يقرطو يميغواسو تقرچنچن تبتاي اسرزمو لبسون يميهدو اندي هولو الله يوم القيامه برحمتاي نو اياوم كونجرو اياصداوم اسما ميكتات ازغايتولتاللو تملكتو ايها الاخوه وندموچي هوي تملكتو ياللون ادغا يتغارطن يميطبقنا ادغا انسبونا انتنقق تامو تمماقق اسقدمو متنقق يشالال تيزوزا ندام ما يفيدبت هاجر كمردم ياو دمو المنانو المنان منان بلو مالت من مالت نو يبسطو لا يمصادق مالت نو يمص مسلم هو يمصادق تعلم الله سبحانه وتعالى برحمته انه كمايو سوچ مدبال اسما مقدات تزغايتولتال توينجلوم ايمارم يوم القيامه صدقه بلو ستو يهن ارجلت عند دها زكاه غنزب كوام سوت نو زكاه غنزب ستوت يال حقو نراسو حق هو يسطو زكاه غنزب يده حق نو نا يان ستوت دهون ازوت ولو لسرق ولا عند نا ابرقومنا اذ خدم لي بلوت دهو تايم مشو تكرى ይሄ የበላበትን ወጭት ሰባሪ ይላል ስንት አረኩለት ከኔ የሚያረገለት አሳር ከኔ የሚሰጠው አሳር ከኔ የሚያጎረሰው አሳር ይላል ያን ሁሉ የሰደቀውን ሰደቃ እየተመጻደቀ ሰው ፊት ያንኛውን ሰውዬ ምን ነው በሬት በዋጠችኝ ያስብላል እያሳፈረ ሰው ፊት ሰጠሁት አበላሁት አለበስኩት እያለ መታረዙን መራቡን መጠማቱን ለሰው ፊት ያጋለጠ ማለት ነው ሲመጻደቅበት ይታዳ እንዴት ነው አላህ Subhanahu ta'ala ይሄን ሰው የሚታረቀው እንዴት ነው ኮንጆል የሚምረው እንዴት ነው የማይቀጣው ወንድሞቼ ባሪያውን እንዲያርቦ ሰው ሲያወርደው ለውደታ አላህ ታዳ እሱ ለመዋረድ ይነሰው እንዴ ሰውዬ ولا يزكيهم ولهم عذاب عليم ሶስተኛው والمنفق سلعته بالحالف الكذيب والله اورجينال ነው والله አሜሪካ ምርት ነው والله ጃፓን ምርት ነው የጀርመን ምርት ነው ያለ የቻይና ምርት ሰብስቦ artificial ነገር ይዞ ኦሪጅናል ነው አስሊ ነው ይያለ እየማለ ሰዎችን ያሳመነ በውሸት መሐላው ገበያውን የሚያጣጥፍ ሰው ሸቀጡን የሚያጣራ ሰው እሱም ከነዚህ ሰዎች ነው የሚመደበው አሉ። ስንቶቻችንን ታዲያ የማናታል በአሁኑ ሰዓት በተለይ በንግድ ዓለም ያለን ሰዎች ስንቶቻችንን ከዚህ ሄዳን ነው ያጀማ ሴትም እንሁን ወንዶች ኦሪጅናል ነው ይያልነው ትጃሪ መሆኑን ያወቀን ፎርጅድ መሆኑን ወይ ሞዴፊክ መሆኑን ያወቀን ስንት ነው የምንሸጠው ሁለቀን እንደማያገለግል ያወቀን አብሽር አመት አትሰብ አታስምህን ተገዛ እያን እምናግባባው ስንቶቻችንን እየማልንም والله አይዋጣኝም سبحان الله ተዝንኳ ብንድም ማለት ነው والله አንድ ነገር እኛ 100 ዶላር ያልነውን 80 ዶላር ልግዛህ ብሎ ደንበኛ ሲጠራልን ለኔም ባመጣልኝና እንላለን ውሸታችን እኮ ነው ቢያመጣልን አንገዛውም ለኔም ባመጣልኝ እገዛ ነበር በጁምላየውም በደርዘን እገዛ ነበር ስንለው ሰውየው አሃ ወነተም እንግዳስ በችርቻሮ አያዋጣው ምን አለው ብሎ ከፍሎ እንደሄድ 100 ዶላር ይጠቀማል ማለት ነው ይህ ራሱ አላህን ከሚያስቆጣና የውመል ቂያማ ያላህን እይታ የራህመት እይታ የሚነፍግ ለጀሃነም የሚያዘጋጀን መጥፎ ስራ ነው ማለት ነው እያዋጣን እኔም 10 ብር የገዛሁትን 11 ብር ብሸጠው 1 ብር አዋጣኛል ተዋጣን ምን እንላለን 20 ብር 30 ብር እያተረፍንበት አያዋጣን ምን እንላለን والله አዋጣኝ ምን እንላለን እያዋጣን እያወቀነው እኮ ነው ይሄ ራሱ ማግባቢያ ነው የውሸት ማላ ማግባቢያ ስለሆነ እነዚህ ሰዎች አላህ በጣም የሚቆጣባቸውና ወንጀላቸውን ፍጹም የማይምርላቸውና የማይምርላቸው እንዲሁም አሳማሚ ቅጣት ያዘጋጀላቸው ሰዎች አቶ ስላሚሩን ታዳመችም ከዚህ የበለጠ ምን አይነት ማስጠንቀቂያ ምን አይነት ማስተዋሻ ይምጣልን ልብ ያለው ልብ ይበል ነው ጉዳው ከኩራት ሁሉ ደግሞ መጥፎ ኩራት ማለት በአላህ ሱብሃነሁ ወተዓላ ባሮች ላይ የሚኮራ ሰው ነው በአላህ ሱብሃነሁ ወተዓላ ባሮች ላይ የሚኮራ በውቀቱ የሚኮራ ሰው የተማረው ማህይሙ ላይ በጣም የሚኮራ ከሆነ ይሄ በጣም አደጋ ነው እውቀት የሚያስፈልገው እውቀት አልመፍሩድ መሆን ያለበት ማንነትም ማሳወቂያ ነበር በዳይ ከሆነ እውቀቱ አድማሱ ስለሰፋ አምሮ ስለሰፋ ገምቶ ሰዎችን እንዳይበድል መከላከያ ነበር እውቀት እኮ የሚያገለግለው አስተዋይ ለመሆን ነው በአጠቃላይ እውቀት ያለው ሰው ብሎ ማለት ባጭሩ አገላለጽ አስተዋይ ሰው ማለት ነው ታዲያ አስተዋይ ሰው በመሆን ፋንታ ሰውን ምንንቅና ራሳችንን የበላይ አድርገን ምንናይ ከሆነ ምን አይነት እንግዲህ ተመለከቱ ምን አይነት ጸያፍ ነገር ከሆነ ጃሂል መቼም ቢኮራ አይ ጃሂል ነገር የባላገር ነገር ይቺኑ አሁን እንትን ብሏት ማገኘ ብሏት ይቺኑ ከሆነ ከሌላ ከሰው በላይ የሆነ መስሎት ነው ብለን ስቀን ነው ዝም ምንለው የተማረ ሰው ግን ሲኮራ በጣም ይቀፋል አይቀፍም ያጀማ የተማረ ሰው እኮ በጣም አምሮ የሰፋና ብዙ ነገሮችን ማንጓለል የሚችል አስተዋይ ሰው መሆን ነው የሚጠበቅበት ግን ምሁር ሆኖ ግን ሲኮራ ሲታይ አዑዙ ቢላሂ ሚነ ሸይጧን ረጂም በጣም ጸያፍ ነገር ነውና ተዚህ ታዲያ ዑለማዎች ይላሉ በጣም ከኩራት መጥፎ ኩራት ሁሉ መጥፎ ነው ግን ተኩራት ሁሉ መጥፎ የሆነ ሰው በውቀቱ የሚኮራ ሰው رويت عظمه في نفسه بفضيلته فإن هذا لم ينفعه علمه فإن من طلب العلم للآخرة كسره علمه وخشع قلبه بتتم دمو يا حيمانوت اوقات نروت اسلام اوقات نروت بجاهلوش لاي بدكا ماسوش لاي ميكورات هنا يخ لسو لجهنم مقسقش انج علمه كجهنم ما يدنو على البرم لمن يا شريعه تمرت ممار በሸሪዓ ትምርት ዙሪያ አድማስ ፈስፋ ብሎ ማለት ራሱን ያወቀ ወደታይ ዝቅታ ተዋድዑን ትህትናን እንጂ የሚያስተምረው የበላይነትን አያስተምርምና ለአኺራ ከፈለገው ማለት ነው መቼም ለመኩራት ተፈለገው ያ ይኮራበታል የመጀመሪያዎቹ ጀሃነም ውስጥ ከሚወረወሩት ይሆናል ማለት ነው ወخشع قلبه واستكانت نفسه لله سبحانه وتعالى ብሎ ሸሪዓን የተማረሰው አልመህሩ መሆን ያለበት ልቡ ይፈራል ነፍስያው ተረጋጋለች وكان على نفسه بالمرصاد ራሱ እንደሞ ይቆጣጥራል ከራሱ የበለጠ ዘብ የሚቆምለት አንድም አካል አይኖርም የሃይማኖት ወቀት ያለው ሰው ከሁሉም በፊት ዘብ የሚቆመው ለማን ነው ለነፍሱ ነው ለስሜቱ ነው ስሜቱን ተከትሎ ገደል እንዳይገባ ነፍስያውን ተከትሎ ገደል እንዳይገባ ማለት ነው فلا يفتر بل يحاسبها ጧት ማታ ምን ተናገርኩ ዛሬ ምን ሰራሁኝ ምን ተመለከኩ ምን ሰማሁ ይያለ በሂሳብ ወጥንቅጧሪ ያጣታል ማለት ነው ነፍሱን ራሱ كل وقت ويتفقدها فإن غفل عنها جمحت عن الطريق المستقيم واهلكته مشم ሰው ራሱን ከመቆጣጠር ለተወሰነም ጊዜ ከዘነገገሩን ታስነውና መውጣት የማይመችበት አሽጓጓውስ ተከተዋለች ነፍስ ان النفس لاماره بالسوء الى الله سبحانه وتعالى نفس በመጥፎ ነገር ጎትጓሽ ነች ማዘዣዋ ያለሰለሰ ጥረት ነው ሰዎችን መጥፎ እንዲሰሩ የምታዘው ይላል الله سبحانه وتعالى ይላል በቁርአን ላይ ማለት ነው እሺ ومن طلب العلم للفخر والرياء بلاينت لمغناصف براسو انت لمال لمفكر لكرات اوقات دمو يقسمسو على المسلمين وتحمق عليهم وازدراهم يا جل تصرف يا عقل يلهو سو تصرفنا استاچون اسانسو مايايچو كونه لذي كونه يبلاينت انداقي كونه ميمارو فهذا من اكبر الكبر ተኩራት ሁሉ ኩራት የሚባለው ጸያፉ ስራ ነው ወላ يدخل الجنه من كان في قلبه كبر ولا حول ولا قوه الا بالله العلي العظيم اسال الله العظيم رب العرش الكريم ان يجنبنا الكبر والطغيان والغلظه والجفاء وكما قال سبحانه وتعالى ان يوفقني واياكم لكل ما يحبه الله ويرضاه من الاعتقاد والقول والعمل اللهم امين انه على ذلك قدير اللهم يا حي يا قيوم يا ذا الجلال والاكرام احينا مساكين وبعثنا مع المساكين وارزقنا حب المساكين يا الله يا كريم يا حنان يا منان يا لطيف يا خبير يا ارحم الراحمين يا من له ملك السماوات والارض يا جبار السماوات والارض اللهم عليك باعدائنا عائنا. اللهم عليك بهم فانهم لا يعجزونك اللهم عليك بهم فانهم لا يعجزونك يا حنان يا منان يا كريم يا ذو الفضل العظيم من علينا من بركه السماء والارض اللهم فكلمتنا انك على كل شيء قدير وصلى الله على نبينا محمد وعلى اله وصحبه وسلم تسليما كثيرا الى استوستين بزي حقوم الله الله سبحانه وتعالى ان انت منهم تتقابي هنا ب حياه بايمان بعباده سلام هنا سلام جيتاچنن بسلام اگر بجنت است منغناي الله يحضرغن ياكوين سسنابتاچو والسلام عليكم ورحمه الله وبركاته تساسچ كهونا كننا كشيطان نو الله سبحانه وتعالى اندمرني ما صنالو እናንተም ዱዓ አድርጉልኝ ሐቅ ተናገረ ከሆነ ደግሞ ያ አላህ ተውፊክ ነው ለአላህ Subhanahu Wa Ta'ala ታያሉ ጌታችን ትልቅ ምስጋና ይገባውላለሁ ወአኺሩ ዳዋና አልሐምዱሊላሂ ረቢል ዓለሚን ማይክ ፍሪ